ይሆናል ያልከም ይሆናል ያልከም ይሆናል አትያልከም ይሆናል ያልከም ይሆናል ያልከም ይሆናል ያልከም ይሆናል አትያልከም ይሆናል ካፍቃሩ ወጥቶ አትተናረ ተስፋ ያረገ አንተን መቼ ከሰረ ሆኖለት ሆኖ ፍቃሉ ወጥቶ አንተ ተናረ ተስፋ ያረገ